እና ለታወቱ የምትችሉትን ምጽዋት ወይም ቁርባን መክፈል አለባችሁ ብለው ሲጠይቋቸው እኛ ገንዘብ አልያዝንም ብለው መልስ ይሰጣሉ። እኛ ተገንዘቡ አይደለም ጉዳያችን፣ ታወቱ እንዲከበር ብቻ ስለሆነ ዝንብ እንዲሆን ገላችሁ ብትጥሉ ይቆጠርላችኋል ይሏቸዋል። አንደኛው የዋህ መሳይ ስለነበረ ዝንብማ ከሆነ ምንገጆኝ በማለት እፊቱ ላይ ያለችውን ዝንብ ቀጭ አድርጎ ይጥላል ይላል። ሌላኛው ግን በጣም የነቃ የተውሂድ ምስጢር የገባውና የሽርክ አደገኝነትም የተረዳ ስለነበረ ዝንብንስ ማን ነው የፈጠራት? አላህ አይደለም እንዴ? ታዲያ አላህ የፈጠራትን ዝንብ ለማይወደው ተግባር ለምን ገላትና ሰዋታለሁኝ? እኔ ይህን አላደርገውም በማለት ተቃወመ። እንግዳውስ ለእሷ የምታዝን ከሆን እኛ ደግሞ ጣዖታችን ክብሩ እንዲነካ አንፈልግምና አንተን ራስህን ቁርባን እናረጋለን እንገልሃለን አሉ። ይሻላል ሽርክ ውስጥ ገብቼ ኢማኔን ሰምከስር ህይወቴን ባጣ ይሻለኛል አለና እሱን ሰየፉትና ገደሉት። ያኛው ዝንቡን ገሎ በሰላም አልፎ ሄደ፣ ይሄኛው ግን ተገደለ። እና ዝንብ ገብሮ የሄደው ለጀሃነም በቃ፣ ምክንያቱም ዝንቢቱን ሊገይሪላ ስለሰዋት ሽርክ ሰራና ማለት ነው። ያኛው ግን ዝንብም ቢሆን ያላላ ፍቃድ ከአላህ ሌላ ላላ አላውልም በማለቱ ተውሂድን አረጋገጠና ለጀነት በቃ ብለው ገለጹላቸው። የሐዲስ በሙስነዱ አህመድ ውስጥ ተዘግቦ ይገኛል ማለት ነው። ስለዚህ በአሁኑ ጊዜ እንደምታየውና እንደሚታወቀው ሙስሊሞች ነን የሚሉት ሳይቀሩ ዝንብ ደረጃ ላይ ሳይሆን የተለያዩ ግዙፍ እንስሳዎችን ለተለያዩ ፍጡሮች ምጽዋትና ቁርባን ሲከፍሉ እናያቸዋለን፣ ነዝር ሲነዘሩ እናገኛቸዋለን ማለት ነው። ስለዚህ እንግዲህ ይህ ሁሉ የሽርክ ዘርፍ መሆኑን አውቆ መጠንቀቅ ያስፈልጋል። በሌላ በኩል ደግሞ ሌላ ከአላህ ውጭ ያለ ኃይል ያየኛል፣ ይሰማኛል፣ በሩቅ ያውቅብኛል፣ ይረዳኛል፣ ይዘርፍልኛል የሚባል ስሜት ካለበት አንድ ሰው ይህ ሁሉ ከሽርክ ጋር የሚያገናኝ መሆኑ መታወቅ ያስፈልጋል ማለት ነው። አሊሙ ልገይብ ወሻሃዳ የሆነውን አንድ አላህን ብቻ ካመን አንድ ሰው በሱ ብቻ ቀጥ ብሎ ከሱ ሌላ ያለው ፍጡር ነውና በሱ ኃይል ነው የሚንቀሳቀሰው። አላህ ሰበብ አድርጎት ሊጎዳበት ተፈለገ በትንሽ በጥቷንም ሊጎዳ ይችላል፣ እንኳን ከዛ ሌላ ባሉት ፍጡሮች። አለበለዚያ ያላላህ ፍቃድ ምንም የሚጎዳ የሚጠቅም ነገር እንደሌለ አውቆ ለአንድ አላህ ብቻ ቀጥ ማለት ያስፈልጋል። እነለዚነ ቃሉ ረቡና ላህ ቱመ እስተቃሙ እንዳለው ጌታችን አንድ አላህ ነው ካሉ በላኢላሀ ኢለላህ ማለው ከገቡ ከዛ በኋላ ቀጥ ብሎ ለአላህ በታማኝነት መቀጠል እንጂ አላህንም አምንበታለሁ፣ እሰግዳለሁ፣ እጾማለሁ፣ በሌላ በኩል ደግሞ እነገሌ እነገሌ አላህ ክብር ሰጥቷቸዋልና በእነሱ ደግሞ እጠጋለሁና እሸሻለሁ የሚባል ነገር ካለ በአንድ በኩል ተውሂድ በሌላ በኩል ሽርክ ማረግ ይሆናል ማለት ነው። ይሄ እንዳይሆን ነው ደጋግሞ አላህ የሽርክን አደገኝነት የሚገልጠውና የሚያስጠነቅቀው። ይኸው በዚህ ሱራ እንኳን የአያት ለመጀመሪያ ጊዜ ሳይሆን ሁለተኛ ነው ተደግሞ የመጣው ማለት ነው። እነላህ ላያፊሩ አንሽረከ ቢህ የሚለው ታሁን ቀደም እዚች ሱረቱ ኒሳ ላይ አልፏል። አሁን ደግሞ ለሁለተኛ ጊዜ ደግሞ መጣ እና ሽርክ የሚባለው ነገር በዚህ በጸሎትና በስግደት ብቻ ሳይሆን በሕይወታችን ዙሪያ ባሉት እንቅስቃሴዎቻችን ውስጥ ሊመጣ የሚችል ነው ማለት ነው። ለምሳሌ ከአላህ ሌላ ያለ መመሪያ ለዲንም ሆነ ለዱንያ ለመንፈስም ሆነ ለአካል ይጠቅማል ሐቅ ነው ብሎ ማመን እንደ ሽርክ ይቆጠራል። ለዚህም ማረጋገጫው አምለሁም ሹረካኡ ሸረዑ ለሁም ሚነ ዲኒ ማ ለም የእዘን ቢሂላህ ይላል። ለመሆኑ ከአላህ ሌላ ለአላህ አጋር አድርገው የሰየሟቸው ጌቶች አሏቸው እንዴ? ከዲን መመሪያ የሚያወጡና የሚዘረጉላቸው አላህ ያልፈቀደውን ነገር ይላል። እንግዲህ ፖለቲካዊም ሆነ ማህበራዊ ኢኮኖሚያዊ የሆኑ እንቅስቃሴዎችን ከአላህ ውጪ ባለ መልክ ስርዓት የሚመራ ሰው በሌላ በኩል በሽርክ እንደሄደ ይቆጠራል ነው የሚለው አላህ ሱብሃነሁ ወተዓላ። እና አላህ የፈጠራቸውን ፍጥረታት በዚህ ምድርም እስካሉ ድረስ ከዛም ከያለፉ በኋላ የሚሄዱበትን መመሪያ አስቀምጦላቸዋል ማለት ነው። በነቢያቶች አማካይነት ያወረዳቸው ኪታቦች ሁላቸውም የሰው ልጆችን አካልንና መንፈስን እንዲመሩ አድርጎ ነው የላካቸው። ያንን የአላህን መመሪያ ወደ ጎን አድርገው እንደገና ሰው ሰራሽ መመሪያ በግለሰብም ሆነ በቡድን የተዘጋጀ መመሪያ እንደ መመሪያ አድርገው የሚከተሉ ያ ነገር እንዳውም ሀቅ ነው እውነት ነው ጠቃሚ ነው ያአላህ መመሪያ አላስፈላጊ ነው ወይም ባሁን ጊዜ እንደሚባለው ይሄ በተለጠነው ክፍለ ዘመን እንደገና የሃይማኖት መመሪያ ለሰው ልጆች ያገለግል አይችልም የሚባል ፈሊጥ የሚያራምዱትን ቁርአን ሙሽሪኮች ናቸው እያለ ነው ማለት ነው። እና እዚህ ላይ እንግዲህ በተለይ በእኛ ሀገር ሙስሊሞቹ እንኳን በዚህ ደረጃ ቀርቶ በቀጥታ የመሳለምና የመስገድ የመሳል የመነዘሩንም ሁኔታ ከአላህ ውጭ የሚደረገው እንቅስቃሴ ሽርክ ነው ማለትን ባለመገንዘብ በስም ብቻ ካልሆነ በስተቀር በተግባር ከሌሎቹ እምነት ተከታዮች ብዙ ከለይተውና እርቀው አይታዩም ማለት ነው። ይህም እንግዲህ ቁርአንን ያለመገንዘብና ያለመረዳት ሃይማኖቱን ከምንጩ ያለመገንዘብ መዘዝ ነው ማለት ነው። እና ይህንን አውቀው ወደ ቁርአን በመመለስና አቋማቸውን እንደገና በመገምገም ሰዎች ከሽርክ እንዲርቁ ብሎ ነው እነዚህን አያቶች በየጊዜው ደጋግሞ በተለያዩ አቀራረቆች የሚያስቀምጣቸው ማለት ነው። በሌላውም አያት إنه من يشرك بالله فقد حرم الله عليه الجنة በአላህ በጌታው የሚያጋራበት ተግባሩ የተለያየ መልክ ሊሆን ይችላል። ብቻ ለአላህ ማድረግ የሚገባውን ስራ በቀጣም ሆነ በተዘዋሪ ለሌላ ያዋለ ማለት ነው እንጂ የዓለም ፈጣሪ ከአላህ ሌላ አለ የሚል ማለት አይደለም። ይህን የሚልማ ቢኖር አይችልም። ቢኖርም ከነጭራሹ ቂል ነው ማለት ነው። ከአንድ አላህ በስተቀር ፈጣሪ የለም። በፈጣሪነት ደረጃ ሳይሆን በተመላኪነት ደረጃ ነው ወይም መመሪያ በመስጠት ደረጃ ነው አላህ የሚነግረን ያለው። አምልኮት ለኔ ብቻ ነው፣ የአምልኮት መገለጫ ተግባራት ለኔ ብቻ መዋል አለባቸው። ተስግደቱ፣ ተጸሎቱ፣ ተነዝሩ፣ ተመሃላው ጀምሮ በአጠቃላይ እንግዲህ ማንኛውም እንቅስቃሴያችሁ ለኔ ብቻ ታማኝና ተገዥ መሆን አለበት ነው የሚለው አላህ። ሰዎች ደግሞ በተወሰነ ደረጃ ጸሎትና ስግደት ካደረግ ከዛ ሌላ ባለው ነገር ሃይማኖት አያገባውም፣ ሌላውን መስመርና ስርዓት ብትከተል ያው ሙስሊም ትሆናለህ እያሉ ነው የሚያስተምሩ ያሉት ማለት ነው ጸረ እስላም የሆኑ ኃይሎች። ይሄ ደግሞ በቁርአን አካሄድ ተቀባይነት የለውም። ለአላህ ገባው ካለ አንድ ሙስሊም ሁለንተናዊ ህይወቱን በአላህ ፍቃድና መመሪያ ማስመራት መቻል አለበት። አለበለዚያ ሩብ እስልምና፣ ግማሽ እስልምና፣ አንድ ሶስተኛው የሚባል ነገር የለም። እድኹሉ ፊ ሲልሚ ካፋ፣ እስልምና ውስጥ ከገባችሁ ጥቅልል ብላችሁ ግቡ። እስልምና ከማንም አይበደርም፣ ሙሉ ነው። ህይወታችሁን በየአቅጣጫውና በየፈርጁ ይመራዋል። ለማንም አሳልፎ የሚሰጠው ዘርፍ የለም ነው የሚለው። ይህ ሳይሆን ቀርቶ እንግዲህ በአንድ በኩል እንኳን ህይወቱን በሌላ መመሪያ ለማስመራት የሚሞክር የሆነ ሰው ወደደም ጠላም አወቀም አላወቀም ከሽርክ ድርሻ እንዳለው ነው ቁርአን ደጋግሞ የሚያስጠነቅቀው ማለት ነው። እና ስለዚህ እና አላህ ስብሓነ ወተዓላ እኔ ብቻዬን ፈጥሬ እኔ ብቻዬን እየመገብኩ እያንከባከብኩ እያኖርኩ ስፈልግ ደግሞ በሞት የሚወስደው እኔ ብቻ ሁኜ እያለሁ የማስነሳው እኔ ብቻ ሁኜ እያለሁኝ ከእኔ ሌላ ያሉ ሀይሎች ይጎዳሉና ይጠቅማሉ ተብሎ ለምንድን ነው አክብሮት የሚሰጣቸውና የሚመለኩት ነው የሚለው። እዚህ ላይ ደግሞ እንዲህ አይነቱን ነገር አምልኬዋለሁኝ ጌታዬ ነው ብሎ መናገር ሸርጥ አይደለም። በተግባርና በተጨባጭ ሁኔታ ነው አላህ ሙሽሪክን ሙሽሪክ የሚለው። ጌታ የሚል ቃል ባይሰጠውም ሙሽሪክ ነኝ ባይልም ለአላህ መደረግ የሚገባትን ነገር ለሌላ ካዋላት ስያሜው የሆነውን ይሁን በአላህ ቋንቋ ሙሽሪክ ነው የሚሆነ ሰውዬ ማለት ነው። ስለዚህ እንግዲህ ሽርክን በሚገባ ጠለቅ ብለን ማወቅ ይኖርብናል። አለብን የለብንም ብለን ከመከራከር በፊት ለመሆኑ አላህ ሽርክ ሲል ምን አይነት ስራዎችን ነው ብለን ያወቅን እንደሆነ ያ ነገር ከዛ በኋላ በእኛ ላይ አለብን የለብንም ለማለት መወሰን እንችላለን ማለት ነው። እና በአላህ የሚያጋሩ ሰዎች በጣም ከሀቅ መራቅን ርቀዋል ይላል። ምክንያቱም ማጋራታቸውን ስለማያውቁ ይከራከራሉ በዛው በባጢል ላይ ሆነው ሀቅ ላይ ነን እያሉ ስህተታቸውን ባለማወቅ ለመመለስ እንኳ እድል የላቸውም ማለት ነው። ስለዚህ ማወቅ ያስፈልጋል። መጥፎንም ነገር ሆነ መልካምን ነገር ካወቀ በኋላ ነው መደገፍም ሆነ መንቀፍ የሚቻለው። የማያውቀውን ነገር ግን መጀመሪያ መኖሩን እስካላመነ ድረስ ለዛ ነገር መፍትሄ አይፈልግለትም። ለምሳሌ አንድ ምስጢራዊ የሆነ በሽታ የለከፈው ሰው በሽታው እንግዲህ ገዝግዞ አይሮ እስከሚጥለው ድረስ በቁም ውስጡን እየበገበገው ይሄዳል። የዛ ጊዜ ሰውዬ ሰውነቱ ላይ ምልክት ያሳያል፣ ይወራል፣ ይገረጣል። የዛ ጊዜ ከውጭ መልኩን የሚያው ሰዎች እንዴት ነው ገና አይደለም እንዴ ይላል። እሱ ግን ስለማይሰማው ገና በሽታው እረ ገና ነኝ ይላል። እረ የለም ሰውነቱ ተቀይሯል ልክ አይደለም ይሉታል። እሱ ግን እለቱን እንዳላመመው ብቻ ገና ነኝ እያለ ዝም ብሎ የሚቀጥል የሆነ እንደሆነ ያ በሽታ ከለታት ወደ ለታት እየበረታ ሂዶ ስር ሰዶ አደጋ ላይ ይጥለዋል። ብልጥ ሰው ከሆነ ግን እነዚህ ሰዎች እንዲህ የሚሉኝ ምንድን ነው ምን ሁኛለሁ ብሎ ወደ ሐኪም ቤት ሂዶ ይመረመራል ማለት ነው። በሚመረመርበት ጊዜ እሱ ያላወቀውንና ያልተሰማውን በሽታ ሐኪሙ ባለሙያ ነውና እንዲህ አይነት በሽታ አለብህ፣ እንዲያውም አንዳንድ ጊዜ አንድ ብቻ ሳይሆን ሁለት ሶስት በሽታ እንዳለበት ያረዱታል ሐኪሞቹ ማለት ነው። የዛ ጊዜ ውሸታችሁን ነው ብሎ የእነሱን እንግዲህ መግለጫና ማስጠንቀቂያ ትቶ የተመለሰ እንዲህ ሰውዬ ማን ነው የሚጎዳው? ራሱን ነው። አይ እንግዳውስ ባለሙያዎች የነገሩኝ እውነት ነው ብሎ ወዲያውኑ መፍትሄ የወሰደ እንደሆነ አስፈላጊውን ሕክምና የተከታተለ እንደው ግን በቀላሉ መፈወስና መዳን ይችላል። ሽርክም እንደዛ ነው። በጣም አደገኛ በሽታ ነውና መጀመሪያ ሲረክፋችሁ አንድ አስታዋሽና ነጋሪ በሚያጋጥማችሁ ጊዜ ያ ነገር ጥርጣሬ ካደረባችሁ ወዲያውኑ ለማረምና መፍትሄውን ለማግኘት ጣሩ እንጂ ሙሽሪክ የተባሉት ነገሬ ናቸው እኛ አይደለንም እያሉ ማቅራራቱ የትም አያደርስም ነው የሚለን አላህ ሱብሓነሁ ወተዓላ። እንየድዑነ ሚን ዱኒሂ ኢላ ኢናታ ከአላህ ሌላ የሚያመልኩ የሆኑ ወገኖች ደግሞ ወይም ሙሽሪኮች በሴት ስም የተሰየሙትን ነገሮች እንጂ ሌላ አያመልኩም ይላል። የሚገርመው በወንድ ስም እንኳ የተሰየሙ አይደለም ብዙዎቹ ሲያመልኩ የሚገኙት በንስ ስም የሚጠሩትን ነው ይላል። ማለትም እንግዲህ በሙሽሪኩል አረብ ጣዖቶቻቸውን ላት፣ መናት፣ እዛ እያሉ ነበረ የሚጠሯቸው። እነዚህ እንግዲህ ስሞች በሙሉ የሴት ስሞች ናቸው። እንደገና ደግሞ አልመላኢከቱ በናቱላህ ይሉ ነበረ። መላኢኮችን ከነ ጅብሪል ከነ ሚካኤል ጀምሮ በሙሉ ሴቶች ናቸው፣ የአላህ ሴት ልጆች ናቸው በማለት ነበረ የሚያመልኳቸውና የሚያከብሯቸው። ታዲያ ከሆነስ የወንድ አጋር ማድረግ ነበር እንጂ እንደገና ደግሞ ይባስ ብላችሁ የሴቶች ጌቶች ነው እንደምትሰይሙት ይላል። እና እነዚህ ሙሽሪኮች ብዙ ጊዜ ጣዖቶቻቸውን በሴት በንስት ስም ነው የሚሰይሟቸውና የሚጠሯቸው። ወይን የድዑነ ኢላ ሸይጣነ መሪዳ በዚህ በጣዖት አምልኮት ውስጥ በሚገቡበት ጊዜ ደግሞ የተረገመና አመፀኛ የሆነውን ሰይጣን እንጂ ሌላን አይገዙምና አይጸልዩም ይላል። ጣዖትን እንዲያመልኩና እንዲያከብሩ የሚገፋፋቸውና የሚያስተባብራቸው ሰይጣን ነው። ለዛሂሩ ሲታዩ ጣዖትን ሲያመልኩና ሲሳለሙ የሚታዩ ሰዎች በተዘዋዋሪ ግን ከጀርባ የሚገዛቸውና ይህንን ነገር እንዲያራምዱ የሚያደርጋቸው ሸይጣን ነው። ሸይጣን ደግሞ በጌታው ላይ የሸፈተ አመፀኛ የሆነ እርጉም ፍጡር ነው። ታዲያ ፍጡርን ሸይጣንን እንዳለቃና እንደ ጌታ አድርገው ጣዖት ጌታ ይሆንላቸዋል ብሎ ሲነግራቸውና ሲያስተባብራቸው ከሱ ተቀብለው ትእዛዙን ሲያከብሩ አላወቁትም እንጂ ሰይጣንን ነው የተገዙትና ያመለኩት ይላል። እና እንግዲህ አንድን ነገር ከአላህ ሌላ ያለን ነገር ሰውየው አመለከ ወይም አከበረ ሲባል ጌታዬ ነው አምላኬ ነው ብሎ ሰየመ ማለት ብቻ አይደለም። በዓለም ውስጥ ብንፈልግ ሰይጣን ጌታዬ ነው አለቃዬ ነው እኔ እሱን እገዛለሁ እታዘዛለሁ የሚል ሰው አንድም አናገኝም። ግን አላህ በቁርአን እየነገረን ነው ሰይጣን የሚሰጣቸውን መመሪያ የሚቀበሉና የሚከተሉ ሰዎች ጌታችን ነው ባይሉም እንኳ በተግባር እሱን ጌታ አድርገውታልና የተረገመውን ሰይጣን እንጂ ሌላ የሚገዙት ነገር የለም በማለት ኮነነና ወነጀላቸው ማለት ነው። በሌላውም ቦታ አለም አሃዲ ኢለይኩም ያ በኒ አደም አላታቡዱ ሸይጣን ይላል ሱረቱ ያሲን ላይ። እናንተ የአደም ዘሮች ሰይጣንን እንዳትገዙና እንዳታመልኩ አደራ ብዬ ደጋግሜ ቃል ኪዳን አላስገባኋችሁም ነበረን ይላቸዋል የውመል ቂያማ ይላል። እና እንግዲህ ሰይጣን ጌታዬ ነው ያለ በአለም ታይቶ አያውቅም። ግን በተግባሩ እሱ የሚሰጣቸውን መመሪያና ትእዛዝ የሚከተሉና የሚያከብሩ በመሆናቸው ሰይጣንን አምልካችሁ መጣችሁ ብዬ እወቅሳቸዋለሁኝ ይላል ማለት ነው። ስለዚህ እንግዲህ ከአላህ ሌላ ያለን ነገር ስናመልክ የተለያየ ስም ነው የምንሰጠው እኛ ሰዎች ማለት ነው። ደካማ ጎናችንን ለመሸፈን በማክበር በሸፋአ በትርኪና እንዲሁም ደግሞ በተለያዩ ስሞች ነው ጌታዬ ነው አምላኬ ነው ብሎ እኛ መልክ የለም ብዙ ጊዜ ማለት ነው። የአላህ ወዳጆች ስለሆኑ እነሱን የወደደ አላህ ይወደዋል። እነሱ ደግሞ ከጌታ ያስታርቃሉ፣ ይሸማግላሉ፣ ይገላግላሉ፣ ይረዳሉ እየተባለ ነው ማለት ነው። ይህን ማን ነው ያለው ነው የሚለው አላህ ስብሐነ ወተዓላ። ፍጡሮች በቀጥታ ከኔ ጋር ነው ግንኙነት ማድረግ ያለባቸው። ከመጨረሻው ተደካመው እስከ ብርቱ ድረስ ያሉት እኔ ጌታቸው ጋር ነው አላቃቸውን ማጠናከር ያለባቸው እንጂ እንደገና ፍጡር ለፍጡር በተለያዩ ስሞችና ስሜቶች እስበርሳቸው መሿሿም የለባቸውም። ትልቅም ሰው ቢሆን ነቢይም ቢሆን መላእክም ቢሆን እሱን ተገዙት አላለም አላህ ስብሐነ ወተዓላ። ወይም የኔን መግት ለሱ ቆርሳችሁ ቀንሳችሁ እደሉት አላለም ማለት ነው። እንግዳውታ እሱም በትልቅነቱ ጌታውን ይገዛል፣ በአስተማሪነቱ ያስተምራችሁ፣ በአርአያነቱ ፈለጉን ተከተሉ እንጂ ትልቅ ነው የአላህ ባለሟል ነው እና እኛ እሱን እናገለግላለን እና ለእሱ እናጎበድጋለን እሱ ደግሞ ለጌታው ያቃርበናል እና ያስታርቀናል የሚባል እንደዚህ የመጓተት ሁኔታ አልቀበልም። ሁላችሁም ለእኔ እጅ ስጡ። ከዛ በኋላ ታላቁን በታላቅነቱ እንደ ደረጃው አጅሩ ከፍ ይልለታል። ታናሹም ደግሞ በታናሽነቱ የሰራውን ያህል እኔ በቀጥታ መነደዋለሁኝ እንጂ በሁለተኛ ደረጃ በሶስተኛ ደረጃ እየተባለ በእርከን አይደለም አምልኮት ነው የሚለው። ሰዎች ግን ይህንን አያውቁም። ብዙ ጊዜ በፍጡሮች አካባቢ የሚሰራውን የተለምዶ አሰራር ነው የሚከተሉት። በፍጡር አካባቢ አንድ ትልቅ ሰው ያለ እንደሆነ ወደዛ ወደ ትልቅ ሰው ለመቃረብ የእሱ የቅርብ አገልጋዮችና የቤተሰብ አባላቶች ጋር መተዋወቅ ያስፈልጋል። በዛ በኩል ካልሆነ ዘሎ መግባት አይቻልም። ታዲያ አላህንም እንደዛ በወዳጆቹ በኩል ነው መቅረብ የሚል ፈሊጥ ነው የሚዘረጉት ማለት ነው። ይህን ደግሞ አላህ አይቀበልም። በፍጡሮች በኩል አስተዋዋቂ፣ አቃራቢ፣ አጋፋሪ የሚያስፈልገው አንደኛ ያ ከፍተኛ ደረጃ ላይ ያለው ሰውዬ እሱ የሚያምነው ሰው ካላቀረበለትና ካላስተዋወቀው በስተቀር ገይብ ስለማያውቅ ነው። ሁለተኛ ደግሞ ያንን አዲስ የሚመጣውን እንግዳ ስለማያውቀው ይፈራል። እውነት የጌጠኝ መስሎ ጥቃት ያደርስብኝ ይሆናል የሚል ስጋትም ስላለው ሰላማዊ ሰው ታማኝ መሆኑን የሚያስተዋውቀው ይፈልጋል ማለት ነው። እንደገና ደግሞ ሊያታልልኝ ይችላል የሚልም ጥርጣሬ ስለሚኖረው ይህ ሰው እያታላይ አይደለም ታማኝ ነው ትክክለኛ ነው ብሎ የሚገልጹና የሚያስተዋውቁ ሰዎች ያስፈልጉታል ማለት ነው። እንደገና ደግሞ ሰው ብዙ ጊዜ ለማያውቀው ሰው ርኅራኄ አያደርግም፣ ደንብ የለውም እና ይህ ሰው አባታቀው ነው እንጂ በጣም ጥሩ ሰው ነው ሊረዱት ይገባል ብሎ የእሱን ደግሞ ስሜት የሚነኩና የሚቀሰቅሱ ኃይሎች ያስፈልጉታል ማለት ነው። አላህ ግን ከዚህ ሁሉ የራቀ ጌታ ነው። አንደኛ በእውቀት ደረጃ ከሱ የበለጠ የሚያውቅ የለም። ፍጥረታትን አንድ ባንድ አንድ ሰው ራሱን ከሚያውቀው የበለጠ በላይ ያውቃል። ስለዚህ ማን ለማን ያስተዋውቃል ማለት ነው። ሁለተኛ ደግሞ የሚፈራው የሚጠረጥረው ነገር የለም። ሶስተኛ ያታለኛል ብሎ የሚሰጋው ነገር የለም ማለት ነው። አራተኛ ደግሞ እሱ የማያዝንለትን ሰው ሌላው ሰው ባክዘንለት ብሎ ሊያግባባው የሚገባው የለም። ከሱ የበለጠ አዛኝ ሩሩ የለምና ይህ ከሆነ ታዲያ በቀጥታ ፍጥረታት ለኔ ነው እጅ መስጠት ያለባቸው እንጂ እንደገና እየተጓተቱ በእገሌ በኩል ነው መማረው እገሌ እንደ መጥናት አለብኝ የሚባል ነገር አያስፈልግም ነው የሚለው ሰው። ይህንን ግን ባለመገንዘብ ሰዎቹ በተለምዶ በደካሞቹ በፍጡሮች አካባቢ የሚሰራውን ነገር እንደ ጥሩ መመሪያ በማድረግ በዛ ነው እንግዲህ የሚከተሉት ነው የሚለው። ይህ ደግሞ በእኔ ዘንዳ ተቀባይነት የለውምና ከሽርክ ነው የሚጀመረው። ከዚህ መራቅ ያስፈልጋል። ከአላህ ሌላ የሚገዙና የሚታዘዙ የሆኑ ሰዎች በሙሉ በተለያየ ስምና ስሜት እንዲሸፋፍኑት ዝሮ ዝሮ ከሽርክ ሊወጣ እንደማይችል ነው የሚለው እና ሰይጣን ነው የሚገዙት ይላል። ይኸው ሰይጣን ራሱ ጌታዬ ነው አለቃዬ ነው መሪዬ ነው የሚል ሰው በዓለም መጥፋቱ ግን በተግባር እሱ የሚላቸውን የሚከተሉ ሆነው መታየታቸው በቂና ተጨባጭ ማስረጃ ነው ማለት ነው። ይህ ሰይጣን ደግሞ ለአነሁላህ አላህ ስብሓነሁ ወተዓላ ከራህመቱ ያባረረውና የረገመው ከንቱና ጭቡ ፍጡር ነው። ወቃል እሱም ደግሞ አንድ ጊዜ ቁርጡን አውቆና ተስፋውን ቆርጦ እንዲህ አለ ነው በጌታው ፊት ሳይፈራ ሳያፍር ላአተኺዘነ ምን ዒባዲከ ነሲበን መፍሩዷ። እሱን እንግዲህ ለነቢዩ አላህ አደም ስገድ በሚለው ጊዜ አልሰግድም ብሎ በማመፁ ለምንድን ነው የማሰግደው ሲለው አእስጁዱ ሊመን ኸለቅተ ጢና ከጭቃ ጠፍጥፈህ ለፈጠርከው እኔ እንዴት ሰግድለታለሁኝ በማለት ኩራቱንና ትዕቢቱን ገለጸ ማለት ነው። ይህ ጊዜ አላህ እንግዲያውስ ከዚህ ከጀነት አካባቢ ውጣና ወደ መሬት ውረድ በማለት አሰናበተው። ከዚያ በኋላ እሱ እንግዲህ ቁጭት ያዘውና በአደምና በዝርያው ምክንያት ከጌታው ጋር እንደተጣላ ስላወቀ እድሜን አስረዝምልኝ የሚል አቤቱታ ቀረበ ወዳው ነው። ይቺ እድሜን አስረዝምልሃለሁ ብሎ ቃል ገባለት። ከዛ በኋላ ምን አለ? እንኳን ረጅም እድሜ የሰጠኝ እንጂ ይህን ሰውዬና ዝርያውን እስከ መጨረሻው ድረስ በመከታተል ቢባት ካልመታቸውና ከባሮችህ ብዙ ድርሻ ሳልወስድ አልቀርም፣ የኔ ጓደኞች አድርጌ ጀሃነም ውስጥ አገባቸዋለሁ በማለት ደነፋ ማለት ነው። እና አላህም ስብሓነ ወተዓላ በል የምትችለውን አድርግ፣ እኔ ደግሞ ነቢይ እየላኩና ኪታብ እያወረድኩኝ እንዲህ አይነት አደገኛ ጥላት አለባችሁ እያልኩኝ እያስተዋወቅኩኝ አስጠነቅቃለሁ። ከዛ በኋላ የጌታቸውን ማስጠንቀቂያ ትተው አንተ ጋራ የሚወግኑ ካሉ እነዛን ውሰዳቸው አለ አላህም ስብሓነ ወተዓላ። በዛ መሰረት እንግዲህ ደንፍቶ ቃል ገብቶ ወርዷል ማለት ነው፣ የሰው ልጆችን ለማጥፋት። እና ለአተኺዘነ ምን ዒባዲከ ነሲበን መፍሩዷ፣ ከባሮች ከዚህ ከአደም ዘሮች የተወሰነን ድርሻ እወስዳለሁኝ። ያው የተወሰኑት ለጀነት ቢበቁም አብዛኛውን እኔ ወደ ጀሃነም እንደምነዳው ነው ብሎ ቃል ገብቶ ነበረ ይላል። እና ይህንን በማስመልከት ሶሒህ ሙስሊም ሀዲሱ ሲያብራራ የውመል ቂያማ ሲሆን አሉ ነቢያችን አለይሂ ሰላቱ ወሰላም የሰው ልጆችን ሁሉ ይቀሰቅሳቸዋል እና ነቢዩላህ አደምን ይጠራና የአደም እብዓት ባእተናር የጀሃነም ድርሻ የሆኑትን ሰዎች ከዘሮችህ አውጣና አሰልፍ ወደ ጀሃነም ይላቸዋል። ያ ረቢ ሚንከም ይላሉ። እና የጀሃነም ድርሻ የሚሆኑት ከስንት ነው በመቶ ስንት ብለው ይጠይቃሉ። ሚን ኩል አርቲን ቲስዑኒያቲን ወቲስዓቱን ወቲስዑን ይላቸዋል ይላል። ከሺ 999ን ለጀሃነም መድብ ይላቸዋል። ከሺ አንድ ብቻ ነው ለጀነት የሚበቃውና ከሰይጣን ፕሮግራም የሚያመልጠው ማለት ነው። እና ይህንን በሚሰሙ ጊዜ ነው የሰው ልጆች በድንጋጤ ወዳውኑ ህፃናት የነበሩት ሁሉ ይሸብታሉ የተባለው ማለት ነው። ولأبلنهم ولأمنينهم ولأمرنهم فليبتكن آذان الأنعام ولأمرنهم فلا يغيرن خلق الله ومن يتخذ الشيطان وليا من دون الله فقد خسر خسرانا مبينا يعدهم ويمنهم وما يعدهم الشيطان إلا غرورا أولئك مأواهم جهنم ولا يجدون عنها محيصا ولأبلنهم ولأمنينهم إن الشيطان يا آدم زروج በእርግጥ አታስታቸዋለሁኝ በማለት ቃል ገብቷል ማለት ነው። እና እንግዲህ ወንጀል እንደማይጎዳ ሐሰናት እንደማይጠቅም እየሰበኩኝና እያግባባሁኝ ገደል አገባቸዋለሁ ያለ ጥላታቸው ነው ይላል። ወለኡመኒየነሁም እንደገና ደግሞ ረጅም እድሜ እንደሚኖራቸው ብዙ እንደሚከብሩ እና ስልጣን ጸጋ እንደሚጎናጸፉ ቃል እየገባና እያግባባ ያሳሳቸዋል የማይሆነውን ነገር ሁሉ እንዲመኙ በማድረግ ማለት ነው። ይህን ሁሉ አደርጋቸዋለሁኝ ያለ ጥላት ነው። ወለአሙረነሁም እንደገና አላህ የጠላውንና የከለከለውን ሁሉ እንዲሰሩም አዛቸዋለሁኝ ያለ ነው። ፈለዩበትኩነ አዳለና ናም እና ከትእዛዞቹ መካከል የእንስሳቶችን ጆሮዎች እንዲተለትሉ ወይም እንዲቆርጡ አደርጋቸዋለሁኝ ብሏል። ምንስክቱ ማለት ነው። አላህ እንግዲህ እንስሳትን ሲፈጥር ሙሉ አካል አድርጎ ፈጥሯቸው ሲያበቃ ከዚያ እንግዲህ በሚወለዱበት ጊዜ የተለያዩ ምክንያቶችን በመፍጠር ይቺ እንዲታድግልህ ወይ አይንናስ እንዲያጠቃት ጆሮዋን ተልትላት እነን ቁረጣት እያለ በሚሰጠው መመሪያ መሰረት ይቆራርጧቸዋል ማለት ነው። ወይም በሌላው ሱራ እንደተጠቀሰው ለጣዖታት ስለትና ነዝር እያደረጉ የሚመድቧቸውን በሂራ ሳኢባ ወሲላ የተባሉትን ለጣዖት የተወቀፉ መሆናቸውን ለማመልከት በሰውነታቸው ላይ በተለይም በጆሮዎቻቸው ላይ እየተለተሉና እየቆረጡ ምልክት ያደርጉባቸው ነበረ። ይህን ሁሉ እንዲያደርጉ አዛቸዋለሁኝ ይላል። ወለአሙረነሁም ፈለዩገይሩነ ኸልቀላህ የአላህን ፍጥረታት እንዲቀይሩና እንዲያናውጡም አዛቸዋለሁ በትእዛዙም መሰረት እንደሚለውጡት ነው ይላል። ይሄ ደግሞ አላህ ስብሓነሁ ወተዓላ ሲፈጥረው አስተካክሎ የፈጠረውን ነገር እንደገና በተለያዩ ምክንያቶች በባህል ወይም በጅንና በተለያዩ በሽታዎች በማሳበብ ወይም ጌጥ በመፈለግ ሰውነታቸውን እንዲያናውጡና እንዲቀያይሩ አደረጋቸዋለ ይላል። ለምሳሌ ባገራችን በተለምዶ እንደሚታየው ጆሮአቸውን ለጌጥ ማንጠልጠያ መብሳት የተለመደ ነው። ግን እዛ ጋራ በማስተካከክ ጌጥ ነው ይልና ንቅሳት የሚባል ነገር አለ። በዚህ በግንባራቸው ላይ ባፍንጫቸው በዚህ ባገጽና ባገጫቸው ዙሪያ እንደገና አንዳንዶቹ እንደውም አንገታቸውን ዙሪያ ጥምጥም በሙሉ ይነቀሳል ወይም ይወቀሩታል። ከዛም ደግሞ ጥርሳቸው ውስጥ እንዲዳቸው እንዲጠቆላቸው ያደርጋሉ ማለት ነው። ይህ እንግዲህ የሰይጣን መመሪያ ነው ማለት ነው። ነቢያችንም ያው በሐዲስ እንደገለጹት ውበትሽ እንዲጨምር መልክ እንዲታገኝ ግንባርሽን፣ አንገትሽን ብሎም እጅሽን፣ ክንድሽን፣ ሽንጥሽን፣ ደረትሽን በእንዲህ አይነት በተለያየ ቀለም አንቆጥቁጭ ብሎ ያዛትና በዛ መልክ እንድትነቀስ ያደርጋል ማለት ነው። ይህ እንግዲህ አላህ በትክክል አስቦ አልፈጠረኝምና አላስወለደኝም፣ ስለዚህ የጎደለውን ውበት እኔ ራሴ አሟላዋለሁኝ እንደ ማለት ነውና ሽርክ ጋር ይገናኛል ማለት ነው። ቅድም እንደተጠቀሰው እንግዲህ ሽርክ በቃላት እና በእምነት በአምልኮት ብቻ ሳይሆን በተለያዩ እንቅስቃሴዎች ይንጸባረቃል ማለት ነው። የመፍጠር እንግዲህ ስልጣን የአላህ ሆኖ እያለ አላህ የፈጠረው ፍጡርና ገጽታ አላረካቸው ብሎ ይህን አይነት ሽልምልምና ጉሩብ ነገር ካላደረግ ውበቱ አልተሟላም እያሉ በሰይጣን መመሪያ እኔ የፈጠርኳቸውን የፍጥረታት ገጽታዎች ይለውጣሉና ያናውጣሉ ይላል ማለት ነው። እና እነዚህ ሁሉ እንግዲህ በሸሪዓ የተከለከሉ ናቸው። ግንባርም ሆነ ወይም ጉንጭና ጉንጭ፣ አንገት፣ እጅ፣ ደረት፣ ጡንቻ የመሳሰሉትን ነገሮች ውበት ለማስገኘት ብሎ መንቀስና ማንጎጎብ የለም ማለት ነው። እንዲሁም ጥርስ መፋት ማለትም መፋት ሲባል ሽዋት ማለት አይደለም። ጥርስን በስለት እንደዚህ መካከሉን እየፋቁ በመካከል ክፍተት እንዲኖርና ውበት እንዲጨምር የሚያደርጉ አሉ። በአሁኑ ጊዜ ደግሞ በባሽን ያስጠርቡታል ማለት ነው። ወይም ጤናማ የነበረውን ጥርስ አውልቆ ሌላ አርቲፊሻል ሰው ሰራሽ ጥርስ ይተኩበታል ውበት ብለው። ይህ ሁሉ እንግዲህ አላህ አበላሽቶኛል፣ አስተካክሎ አልፈጠረኝም፣ እኔ ግን አስተካክለዋለሁ በማለት የሚሰሩ ስራዎች ናቸውና እሽርክ ጋር ይገናኛሉ ነው የሚለው። እና ወመን የተፍድ ሸይጣን ወልያ፣ ሸይጣንን እንደዚህ የቅርብ መካሪና ዋዲ ዘመድ አድርጎ የያዘ ምን ዱንላ ከአላህ ሌላ ፈቀድ ከሲረ ኹስራነ ሙቢና፣ በእውነት ግልጽ የሆነ እንኪሳራ ከሰረ ይላል አላህ ስብሓነ ወተዓላ። እኔ የፈጠርኩትን እንግዲህ ፍጥረታት በሰጠሁት መልኩ ጌታውን አመስግኖ መቀበል ሲገባ ሰይጣን በሚሰጠው መመሪያ በሰውነት፣ በአካል፣ በአእምሮ፣ በአስተሳሰብ ላይ ሌላ ለውጥና ነውጥ የሚያስከትሉትን ነገሮች የሚሰራ ሰው ሁሉ እኔን ትቶ ሰይጣንን እንደ ወዳጅና እንደ ዘመድ ያደረገ ነው። ይህን ካደረገ ደግሞ አንድ ጊዜ ከወደቀ መነሻ ከከሰረ መካታሻ አለለው ኪሳራ ውስጥ የገባ ተንሱና እርጉም ማለት ይህ ነው ይላል አላህ ስብሓነ ወተዓላ። የዒዱም አሁንም ሰይጣን ደንበኞችን ቃል ይገባላቸዋል። ያው የማያገኙትን መልካም ነገር ሁሉ እንደሚያገኙ እያደረገ ይህን ካደረጋችሁ እንዲህ አይነት እድል ታገኛላችሁ እያለ ይገፋፋቸዋል። ወዩመኒህም እና በሕይወታቸው ሊያገኙት የማይችሉትን ከንቱ ምኞት ሁሉ ይደረድርላቸዋል ማለት ነው። እና ወንጀል ሰርተው እንዳይጸጸቱ ተውባ እንዳያደርጉ አንተ ገና ልጅነህ፣ ወጣትነህ፣ ህፃነሽ፣ ተደሰች እንጂ በጊዜሽ ወደፊት ገና ብዙ ትቆያለህ፣ የዛ ጊዜ ስጨም ትቶብታለህ እያለ ያግባባቸዋል ማለት ነው። ወማ የዒዱሁም ሸይጣን ኢላ ጉሩራ፣ ሰይጣን ደግሞ በዚህ መልክ ተስፋ ቃል አይገባላቸውም የማታለያ ተስፋ ቃል ካልሆነ በስተቀር። ያው የሱ ተስፋ ቃል ተጨባጭ ሊሆን አይችልም። በጊዜው ወንጀልን እንዲሰሩና ተውባ እንዳያደርጉ ሲያዘናጋቸው ከቆየ በኋላ ድንገት በማይነሱበት ቦታ እንዲወድቁ ያደርጋቸዋል ማለት ነው። ኡላኢክ እና እንግዲህ የጌታቸውን ምክርና መመሪያ ወደ ጎን ትተው ከጥላታቸው ከወይ ከሰይጣን ጋር እንደዚህ የወገኑ የሆኑት መዋሁም ጀሀነም፣ የመጨረሻ መኖሪያቸውና መዘውተሪያቸው ጀሀነም እንደምትሆን ነው። ወላ የጅዱን አንሃ መሒሳ፣ ከጀሀነምም የሚያመልጡበት ማሮጫና ማምለጫ ፍንጭ የማያገኙ የመጨረሻ የጀሀነም ቁራኛዎች ይሉሃል እነዚህ ናቸው ይላል። والذين آمنوا وعملوا الصالحات سندخلهم جنات تجري من تحتها الأنهار خالدين فيها أبدا وعد الله حقا ومن أصدق من الله قيلا ليس بأمانيكم ولا أماني أهل الكتاب من يعمل السوء أن يجز به ولا يجز له من دون الله وليا ولا نصيرا ومن يعمل من الصالحات من ذكر أو أنثى وهو مؤمن فأولئك يدخلون الجنة ولا يظلمون نكيرا والذين آمنوا وعملوا الصالحات النزياء بجيت عشونا بمبسوط أنكتو يأمنوا يهونس وجانوا الشيلة እንደ ገና ደግሞ እምነታቸውን ወደ ተግባር በመለወጥ ጌታ ያዘዛቸውን መልካምና በጎን ሁሉ የሰሩት ፈኑድኺሉሁም ጀናቲን አትክልታማ ሆነች ሀገር ውስጥ እንደምናስገባቸው ነው ይላል። ብዙ እንግዲህ የተለያዩ የአትክልት ተክሎች የተሞሉባት በሆነ ጀነት ውስጥ እንደሚገቡ አላህ ቃል ገብቶላቸዋል ማለት ነው። ተግሪ ሚን ታቲያ ላንሃር በዛይ በአትክልታማ ቦታ የተለያዩ ጅረቶች ከየህንጻዎቹ እና ከየዛፎቹ ስር የሚመነጩና የሚሰራጩባት የሆነች የደስታ የፍስሐ ሀገር ተጠጥሮላቸዋል። ካሊዲነ ፊሃ አበዳን በዛችም ጀነት ዓለም ውስጥ ለዘላለም ኗሪና ዘውታሪዎች በመሆን ይቀጥላሉ። ወአደላህ ሐታ ይህንን አላህ ጌታቸው ቃል ገብቶላቸዋል ማረጋገጥንም ማረጋግጦላቸዋል ይላል። ወመን አስደቁ ሚነላህ ቂላ አላህ ደግሞ ደጋግሞ የተናገረውና ቃል የገባው ነገር ይቅርና አንድ ጊዜ የተናገረው እንኳን ብቻ ቢሆን ከአላህ የበለጠ ማን ቃሉ አስተማማኝና ትክክለኛ ይኖራል ይላል። እንግዲህ አላህ እንዲህ አረጋለሁ ብሎ ቃል ከገባ ቃሉ ዝንፋይል ሙሉ ጊዜ ተከባሪ ነውና እንኳን እንደዚህ በወረዱት ኩቱቦችና በተላኩት ነቢያቶች ሁሉ ደጋግሞ ያወጀውና ያረጋገጠው ይቅርና በአንድ ቃልም ደረጃ ያሳለፈው ቢሆን የአላህ ቃል ይታጠፋልና ይጓደላል የሚባል ነገር አይደለም። ከሱ የበለጠ ቃሉ እውነተኛና አስተማማኝ ማንም የለምና ይላል። ለይሰ ቢአማኒኩም ጉዳዩ በእናንተ ምኞት ላይ የተቋጠረ አይደለም በላቸው። ወላ አማኒ አህል ኪታብ ከእናንተ በፊት የነበሩትም አህል ኪታብ እንደሚመኙት አይደለም። መን ያመል ሱአን በማንኛውም ጊዜ የማንኛውም እመቱን ወመጥፎ የሰራ ይዘቢህ በመጥፎ ስራው መመንዳቱ አይቀርም በወንጀሉ መጠየቁ ማለት ነው። ወላ የጅዝ ለሁ ሚን ዱኒላህ ወልየ ወላ ነሲራ እና በዛ በጥፋቱ አላህ ስብሓናሁ ወተዓላ ሊይዘውና ሊቀጣው ከፈለገ ከአላህ ሌላ የሚያድነው ወዳጅ ዘመድ ወይም ተባባሪ ረዳት አያገኝም በማለት ያስጠነቅቃል ማለት ነው። ይህን ያለበት እንግዲህ ሙስሊሞቹ እኛ ሙስሊሞች ከተባልን የነብዩ መሐመድ ከሆን ምንም ብናጠፋ ብናከፋ በእኛ ላይ ጌታ ጨክኖ አይጨክንም ይመረናል ጀነትንም ለኛ ያላደረገ ለማንም አያደርገውም እያሉ ራሳቸውን የሚያዘናጉና የሚያታልሉ ሊኖሩ እንደሚችሉ ስለሚያቅ ነገሩ በምኞት አይደለም በላቸው አላህ። እናንተ ያው ጀነት ለኛ ናት ጀሃነም አታገኘንም እያላችሁ ምኞትን ስለደረደራችሁ ነገሩ እናንተ እንደምትመኙትና እንደምታስቡት አይሆንም። በጣም ጠንካራ ኢማንና ትክክለኛ ስራ ባለፈው አያት እንደተጠቀሰው ካላዘገባችሁ በስተቀር እንደው ዝም ብሎ እኔ ምን አለብኝ በማለት የሚሳካ ነገር አይደለም በላቸው ይላል። አሁን ኪታቦችም ደግሞ በበኩላቸው በተለያዩ አያቶች የበላይነትን እንደሚያንጸባርቁት ነህኑ አብናኡላህ ወአህባኡሁ እኛ የአላህ ልጆችና የቅርብ ወዳጆቹ ነን በእኛ ላይ ጨክኖ አይጨክንም ጀነትንም አይነፍገንም ይሉ ነበረ። እነሱም ስለተመኙ ጌታ ይወደናል ያከብረናል ስላሉ የሚሆን ነገር የለም ይላል። እንግዲህ አሳቁም ነገሩ ምንድን ነው? በማንኛውም ዘመን የትኛውም ኡመት መጥፎ ሰርቶ ከተገኘ የሙሳም ኡመት ይሁን የኢሳ የሙሐመድም ይሁን መጥፎ ሰራተኛ በመጥፎ ስራው ይጠየቃል ይቀጣል የሚለው ነው ዋናው መሰረት ማለት ነው። እና አላህ መልካም ፍቃድ ሆኖ ተርማረው በስተቀር በመጥፎ ስራው ሊይዘው ከፈለገ ከዛ ቅጣት የሚያድነውና የሚከላከልለት ወዳጅም ዘመድም ወገን ጓደኛም አይኖርም ገባበት ሲገባ አለቀውም በማለት ያስጠነቅቃል ማለት ነው። እና እንግዲህ አላህ ሱብሓነሁ ወተዓላ ነገሮችን በኢማንና በመልካም ስራ ላይ እንዲቆራኝ እንጂ በምኞትና ራሱን በማጋነን ምንም ነገር ሊሳካ እንደማይችል ነው ቁርጡን የነገረን ማለት ነው። ስለዚህ ነው ሐሰን አልበስሪ የተባሉት ታላቅ ዓሊም ليس الايمان بالتمني ولا بالتحلي ولكن ما ወቀረት ልቀልቢ ወሰደቀሁ ልአመል ያሉት ኢማን ማለት በምኞት አይደለም። እኔ እንሻ አላህ አላህ ይምረኛል፣ አላህ ከመጥፎ ሁሉ ነገር ይጠብቀኛል ስላለ ሙእሚን አይሆንም አንድ ሰው። ወይም ደግሞ በተሐሊ የሙስሊሞችን ልብስ የሙስሊሞችን መታወቂያ ስለያዘ የሙስሊሞች አይነት አለባበስ ስለሚለብስ ወይም ደግሞ የእነሱን ስም ስላንጠለጠለ መሐመድ አህመድ አብደላ ዑመር ስለተባለ ሙእሚን ሊሆን አይችልም አሉ። እንግዲህ አሳ ኢማን ማለት በልብ ውስጥ ሰርጣ የገባች ምስጢር ናት። ከዛ በኋላ እንዴት ተጥሩና ትበቅልና በመላው ሰውነቱ ላይ ተሰራጭታ አፍባ የምታፈራናት ኸይር ስራ ውጤት የምታሳይናት አሉ። የዛ አይነት ኢማን ከሌለው በስሙም ሆነ በሸክሉ ሙስሊም ነኝ ወይም ሙእሚን ነኝ ይል የአይነት ኢማን የትም አያደርስም አሉ ማለት ነው። በተጨማሪም አንዳንድ ሰዎች አሉ ከንቱ ምኞት የሚያዘናጃቸው አሉ። በለቱ ባገኙት እድል መጠቀም፣ ኸይር መስራት፣ ከመጥፎ መራቅ መጠንቀቅ ሲገባቸው በእንዝላልነት ነገ ዛሬ እያሉ ኸይር ሳይሰሩ ወይም ደግሞ ከመጥፎ ሳይቆጠቡ አላህ ይምረኛ ላይ ጨክንብንም እያሉ ራሳቸውን ሲያዘናጉ አንዲት ሀሰናት እንኳ ለስንቅ ሳያንጠለጥሉ ህይወታቸው አልቆ ወደ መቃብር የሚነዱ ብዙዎች ናቸው አሉ። ወላ ሀሰነት ለሁም አንድ ሀሰናት ሳይኖራቸው ወቃሉ ናህኑ ሙሕሲኑ ዞና እኛ በአላህ ጥርጣሪያችንን እናሳምራለን አላህ መቼም ጨክኖ አይጨክንብንም ይላሉ ምንም ነገር ሳይሰሩ። ወከዘቡ አሉ ወላሂ እነዚህ ሰዎች ውሸታሞች ናቸው። ለው አህሰኑ ዞና ቢሂ ለአህሰኑ ልአመል በጌታቸው ጥርጣሪያቸው ያማረ ቢሆን ስራቸውም ያማረ የሆነ ነበር። መጥፎ እየሰሩ እንደገና አላህ መልካም ውጤት እንዲሰጣቸው የሚጠብቁ ራሳቸውን የሚያታልሉ ከንቱዎች እንጂ ምንም ዋጋ እንደማይኖራቸው ነው ይላሉ። እና እንግዲህ አንድ ነገር በምኞት በስሜት የሚሆን ነገር አይሆንም። ማንኛውም ሰው ሙእሚን ነኝ ካለ እምነቱን ማጠናከር መጠበቅ፣ እንደገና የታዘዘውን ነገር ሁሉ በተቻለው አቅሙ መስራት፣ የተከለከለውን መከልከል፣ ከዛ በተጨማሪ አላህ አለኝ ማለት ያምርበታል ማለት ነው። ومن يعمل من الصالحات من ذكر او انثى ከመልካም ስራ ደግሞ ወንድም ሆነ ሴት የሰራ ያአላህ ያዘዘውን አንድ አማኝ ጾታው ሴትም ወንድም ቢሆን ልጅነት አይኖረውምና የነን ግዴታውን ተወጥቶ የተገኘ ወሆ ሙእሚኑን እሱ ሙኽሊስ ሆኖ ኢማኑን ያጠናከረ ሆኖ የሚሰራውን ስራ ለይሁዲ ለይስሙሊ ሳይሆን በትክክል ላመነበት ጌታ የእሱን ውዴታ ለመሻት ብቻ የሰራ ከሆነ ፈኡላኢከ የድኹሉነ ልጀና እንዲህ አይነቶቹ አማኞችና የመልካም ስራ ባለቤቶች ጀነት እንደሚገቡ ነው። እነዚህ ወላ ዩዙለሙነ ነጺራ ከሰሩት ስራ ዋጋም በተምሪቱ ፍሬ አጥንት ጀርባ ላይ የምትገኘውን ነጥብ እንኳ የምታህል ምንዳቸውን አላጓድልባቸውም በሚገባ አሟልቼ እሰጣቸዋለሁኝ ይላል። እና እንግዲህ ዋናው ነገር ከስራ ላይ ነው። የስራ ደግሞ መሰረቱ ኢማን ነው። ስለዚህ ወሆ ሙእሚኑን ይላል። ኢማን የሌለው ሰው ይችን ዓለም የሞላ ሐሰናት ሰራሁ ቢል አየር ላይ ህንፃ እንደ መገንባት ነው የሚሆነው። አስተማማኝ ኢማን ኑሮት ከዛ ላይ እንደገና ጌታ ያዘዘውን መልካም የሰራ እንደው በኢኽላስ ላይ ተመስርቶ የዛ አይነቱ ሰራተኛ በእኔ ዘንዳ ከስራ ዋጋው እንኳን ከፍ ያለ ነገር ቀርቶ አንዲት የተምር ሀባ አጥንት ጀርባዋ ላይ ትንሽ ነጥብ አለች እዛ ያችን የምታለው እንኳን ሂሳቡን አላጓድልበትም እንደውም ጨምሬ ደርቤ ነው እንጂ የምሰጠው ይላል። ومن احسن دينا ممن اسلم وجهه لله وهو محسن واتبع ملة ابراهيم حنيفا واتخذ الله ابراهيم خليلا ولله ما في السماوات وما في الارض وكان الله بكل شيء محيطا. ومن احسن دينا ممن اسلم وجهه لله جنبار لا الله فقادي يتسلفنا ياسجزاك ونو سوية يبلت هيمانوتو يامارنا يتوابه كتو ماننا الليلة قلي الله كم نوجهات شو سويت هدو يبلت دينون يمني وجلت جنبار لا الله فقادي يتسلف ودقرا ودقن سايد جلامت قطبلو لإسلمنا بروغرام ራሱን ያሰለፈውን ሰው ነው ማለት ነው። ወሆ ሙሕሲኑን አሁንም በትክክለኛና በጤናማ ኢማን ላይ የተመሰረተው ነው ይላል። አለበለዚያ ግን ትግደት ጾም ኢባዳ የተባለውን ሁሉ ቢሰራ ሙህሲን ካልሆነ ማለትም ሙክሊስ በሚሰራው ስራ ፍጹም ለአላህ ያጠራ ሽርክ ምንም ነገር የሌለበት መሆኑ ካልተረጋገጠ ዋጋ የለውምና በእኽላስና በተውሂድ ላይ ተመስርቶ በአጠቃላይ ለጌታ ፍቃድ እጅ የሰጠ ታማኝ የሆነ ከሆነው ሰውዬ የበለጠ ዲኑ በኔ ዘንዳ ያማረና የተዋበ ማንም የለም ይላል። ወተባ ሚለተ ኢብራሂም ሐኒፋ፣ የነቢዩላህ ኢብራሂምን መስመር ወይም እምነት ተግራና ተቀኝ መዛባትና መወላጀድ ተቆጥቦ ቀጥተኛዋን የኢብራሂምን መስመር ከተከተለው ሰውዬ የበለጠ ዲኑ ያማረና የሰመረለት ማንም የለም። ወተኸዘ አላሁ ኢብራሂመ ኸሊላ፣ እና ነቢዩላህ ኢብራሂም ተውሂዳቸው በጣም የነጠረና የተስተካከለ ወደ ይሁዲያም ሆነ ወደ ክርስትና ሳያጋድል ቀጥተኛውን እስላማዊ ፈለግ የተከተለ በመሆኑ ነው ኢብራሂምን ልዩ ወዳጅና ፍቅረኛ አድርጎ የያዛቸው። ስለዚህ ታዲያ የኢብራሂምን ፈለግ የተከተለና የእሳቸውን መመሪያ የወረሰ ከሆነው ሰው የበለጠ ዲኑ ያማረና አስተማማኝ የሆነ ማንም የለም እላለሁኝ ይላል። ወሊላሂ ማ ፊሰማዋቲ ወማ ፊል አርድ፣ በሰማያትና በምድር ውስጥ ያሉ ፍጥረታቶች በጥቅሉ የአላህ ናቸው። በመፍጠርም በማስተዳደርም እንዲሁም ደግሞ እንዲያመልኩ በማድረግም በማንኛውም ረገድ ሌላ ጓደኛና ተካፋይ የለኝም። ብቻዬን ፈጠርኳቸው፣ ብቻዬን መግባቸዋለሁ፣ አስተዳድራቸዋለሁኝ፣ ደግሞ ብቸኛ አድርጋችሁኝም ብቻ አምልኩ ብዬም ጠይቃቸዋለሁ። በእነዚህ መብቶች ምንም ተካፋይና ሌላ ጓደኛ የለኝም ነው የሚለው። ወካን አላህ ቢኩል ሸይእ ሙሂጣ፣ አላህ ደግሞ በሁሉም ነገር በእውቀቱና በኃይሉ በቁጥጥሩ የከበበ የሆነ ጌታ ነው። ይህንን አውቀው እንግዲህ ፍጥረታት በእኔ ብቻ ከተፈጠሩና ከተገኙ ለእኔ ብቻ ታማኝና ተገዥዎች መሆን ይኖርባቸዋል እንጂ እኔ የፈጥሬ እኔ እየመገብኩና እያንከባከብኩ አሳድጌ እንደገና ሌላ ፍጥረታቶችን በእኔ ፈንታ መገዛትና ማምለክ አይጠበቅባቸውም ነው ሚ እና እነዚህ አያቶች እንዲመጡ የሆነበት ምክንያቱ በተለያዩ የእምነት ተከታዮች መካከል ፉክክር ተነስቶ ነበር ይባላል። የሁዶቹ የእኛ ነቢዮች ከእናንተ ነቢይ ቀድመው ነው የመጡት፣ የእኛ ኪታቦችን ቀደም ብለው ነው የወረዱት፣ ስለዚህ ቀደም ሲል የመጣው ጥንታዊ ሃይማኖት ነው የሚያዋጣው ይሉ ነበረ። በአጠፋው እንደገና ሙስሊሞቹ ደግሞ የእናንተ ቀድሞ ቢመጡ ውስን ናቸው፣ ለአንድ ብሔረሰብ ለአንድ ክልል ነው የመጣው መመሪያውም ነቢዩም። የእኛ ነቢይ ግን ዓለምን በሙሉ የሚጠቀልል ኪታቡም ዓለምን በሙሉ የሚመራና የሚያስተዳድር ነውና ይልቁንስ ከእናንተ እኛ እንሻላለን በማለት ፉክክር ገጠሙ። ይህ ጊዜ አላህ ነገሩ በምኞትና ራሱን በማጋነን አይደለም፣ መጥፎ የተሰራ ምንጊዜም በመጥፎ ይቀጣል ይጠየቃል፣ መልካም ያደረገ ተውሂድን የጠበቀና እኽላስን ያሟላ ደግሞ በእኔ ዘንዳ ይጸድቃል የሚል መልስ ሰጠ ማለት ነው። ከዛም ጋር በማያያዝ ነቢዩላህ ኢብራሂም እንግዲህ የሙወሂዶቹ ሁሉ ቁንጮና ኮከብ ስለነበሩ የእሳቸውን ፈለግ የተከተለና በዛ መልክ የመጣ ምንጊዜም ወዳጀ ነው። ኢብራሂምን ወዳጅ አድርጌ የያዝኩት ከይሁድያ ከነስራንያ ከሙሽሪኮች ርቆ ፍጹም ሙስሊም እና ለእኔ ታማኝ በመሆኑ ነው። አሁንም ለመዳን የምትፈልጉ ካላችሁ በተውሂዳችሁም እንደ ኢብራሂም በአቋማችሁም እንደ እሱ ሁናችሁ እስከ መጨረሻው ከመጣችሁ ትጸድቃላችሁ፣ አለበለዚያ እኔ ነኝ የምበልጠው እኔ ነኝ የምቀድመው የሚለው የትም አያደርሳችሁም ለማለት ነው እነዚህን አያቶች ያወረደው ማለት ነው። በመጨረሻም በሰማይና በምድር ውስጥ ያሉ ፍጥረታቶች በሙሉ በእኔ ነው የተፈጠሩት፣ የሚተዳደሩትም በእኔ ስልጣን ነው። ስለዚህ በዚህ አምናችሁና ተቀብላችሁ ራሳችሁንና በዙሪያችሁ ያሉትን ፍጥረታቶች በጌታ ፍቃድ ለመምራት ተቻላችሁ፣ እውነትም ትጸድቃላችሁ፣ ትክክለኞችም ናችሁ። ከዛ ውጭ የሚሄድና ከኔ ሌላ ያለ ይጎዳል ይጠቅማል ብሎ የሚያጎበድድ ካለ ግን ዋጋ የለውም፣ ተውሂድን ፈሩን ለቋልና ነው የሚለው። አላህ ደግሞ ሱብሓነሁ ወተዓላ የሰው ልጆችን በቅርብ ነው የሚቆጣጠራቸውና የሚከታተላቸው እነሱ እንደማያዩትና እንደማይሰሙ